የፈረሰችው የዳዊትን ድንኳን ያነሳል። ከሩቅም ከቅርብም እግዚአብሔር ምርኩን ይመልሳል። አደረገላቸው ጎበኛቸው ተብሎ ሲወራ የአብርሃም አምላክ ስላለ ነው ዛሬም ከኛ ጋራ። የፈረሰችውን የዳዊትን ድንኳን ያነሳል። ከሩቅም ከቅርብም እግዚአብሔር ምርኩን ይመልሳል። አደረገላቸው ጎበኛቸው ተብሎ ሲወራ የአብርሃም አምላክ ስላለ ነው ዛሬም ከኛ ጋራ። አልሰማም አላየም አለም እግዚአብሔር ለእኔ ባዳ አይደለም። ስሄድ በለቅሶ ስለዘራው ዘሬን ተመለስኩ። ነዶኔ ከምሬ በደስታ ተመለስኩ። ነዶኔ ከምሬ ተራሮች በደሃ ወይን ጠጅ ሲያፈሱ ምድረ በዳዎችም ጠጥተው ሲርሱ ማንም አረዳኝም የረዳኝ አንድ ነው። በስራው ረሱ ሁልጊዜ ጻድቅ ነው። በስራው ረሱ ሁልጊዜ ጻድቅ ነው። በስራው አምላክ ሁልጊዜ ጻድቅ ነው። በስራው ረሱ ሁልጊዜ ጻድቅ ነው። ደራቴን ቆጥሮ ሊክሰኝ እግዚአብሔር ዘንድሮ እየታለ አምላክ ለሚሉኝ እጃስጭኖ መልስ ሊያሳጣለኝ እጃቸውን አስጭኖ መልስ ሊያሳጣለ እኔ በተራይ አትታበዩል እግዚአብሔር አዋቂ በስራው ትክክል እንኳን ስሙን ጠርተው ለታመኑበት እግዚአብሔር አለው መልካም በረከት። እግዚአብሔር አለው መልካም በረከት። አማኑኤል አለው መልካም በረከት። የኔ ጌታ አለው መልካም በረከት። ክብርና ዝናሽ ይመለሳል፣ እንባሽም ከዓይንሽ ይታበሳል። ያበቃል መሳለቂያነትሽ እግዚአብሔር ሆኗል በረከትሽ። እግዚአብሔር ላንቺ ሆኗል በረከትሽ። በተራሮች ራስ ላይ ጸንተሽ ትቆሚያለሽ። የሁሉን እይታ መልተሽ ትስቢያለሽ። ቤተ ክርስቲያን ሆይ ሙሽራሽ ተነስቷል። አቀማጣትሽ መልከመሽን አይቷል። አቀማጣትሽ መልከመሽን አይቷል። አቀማጣትሽ መልከመሽን አይቷል። አቀማጣትሽ መልከመሽን አይቷል። እየፈረሰችውን የዳዊትን ድንኳን ያነሳል። ከሩቅም ከቅርብም እግዚአብሔር ምርኩን ይመልሳል። አደረገላቸው ጎበኛቸው ተብሎ ሲወራ የአብርሃም አምላክ ስላለ ነው ዛሬም ከኛ ጋራ። የፈረሰችውን የዳዊትን ድንኳን ያነሳል። ከሩቅም ከቅርብም እግዚአብሔር ምርኩን ይመልሳል። አደረገላቸው ጎበኛቸው ተብሎ ሲወራ የአብርሃም አምላክ ስላለ ነው ዛሬም ከኛ ጋር።